I'm lacking humanity. Kind roy of my Xavierinity. Lazalalam, I'm a Xavier kaf na Xavier kaf ba kibir kibir kibir kibir ibule kaf ba kaf ba. Kibir, kibir, kibir, kibir. ልጆች ሁሉ ተነስተው ሁላችንም ቆመን እግዚአብሔር ብቻ ቁጭ ብሎ አምልኮን እንሰጠው አለ። እግዚአብሔር ከፍ ከፍ በል ለዘላለም አመልካለሁ።